አብዛኛው ፍቅህ ከነዚህ አራት መዛሀብ የመጣ ነው እሺ نعم መሰረቱ ሐዲስ ነው ቁርአን ነው لكن እነዚህ አራት መዛሀብ الشافعيه والمالكيه والحنبل يعني وإم احمد بن حنبل وابو حنيفه እነዚህ አራት ናቸው ስለነሱ እስቲ short እንትን ልስጣችሁና ከዛ በኋላ ከነዚህ አራት መዛሀቦች አንዱ ዛሬ እመርጥላችኋለሁ ስለሱ ስለ ኢማሙ እንነጋገራለን ካንድ ወር በኋላ ደግሞ ሁለተኛው ኢማም ካንድ ወር በኋላ ደግሞ ሶስተኛው ኢማም በአራት ወር አራቱም አኢማ ምን ይመስላሉ ማን ናቸው ለምንስ የፍቅህ ትልቅ ነገር ተሸከሙ እነዚህ እነቴ ነው አሁን بنመረምር በአለም ያሉ በሙሉ እስላሞች አውቀው አላወቁም ወይም ወደው ሳይወዱ መዝሐብ የማይከተል ሰው የለም መጀመሪያ ሲጀምር ፍቅህ ለዒባዳት ሲባል በተለይ በተለይ በአገራችን መዝሐብ ያልተከተለ ዒልም የለም ወይም አቡ ሐኒፋ ተከተላለ ወይም ሻፊዒያ ወማሊኪያ እንደዚህ ነው የአገራችን በህፃናችን የተማርነው እንደዚህ ነው አሁንም በግብጽ ምናምን ስትሄዱ በሙሉ በመግሪብ አልዓረቢ በምን በምን ስትሄዱ ፍቅህ ለዒባዳት ከተባለ የሰላት የዘካት የምን ከነዚህ አራት መዝሐቦች ተከትሎ የሚሄድ ሰው ነው የሚበዛው እና እነዚህ አራት መዝሐቦች ማን ናቸው እንከተላቸውስ ዋጅብ ነው ወይ ይሄን ነገር ትንሽ ላስተምራችሁ እሺ እሺ بسم الله نبلنا اولا هل من ائمه غير المذاهب كنزي ارات ليلى مذهب الوي علماءች الوي امام الوي بلمطيق نعم بمتو بشي የሚቆጠሩ አሉ بل كابو حنيفه غاري ينبروا ብዙ علماءች አሉ بل አንዳንድ علماءች አሉ كابو حنيفه የሚበልጡ በትምህርት ወይም ከሻፊዒያ የበለጠ علم ያላቸው አሉ ائمه አሉ በጣም ብዙ سعيد المسيب يبالو الحسن البصري يبالو يعني بزوع علماء قالوا ولكن لمن ان ذي ارات مذهب بتشا سو اتذكروا ارات مذهب يلال بلن بنطيق هذه من الله سبحانه وتعالى ان ذي ارات مذهبوچ يعني عالم بعالم يالو اسلاموچ بمولو اشي برو يتقبلاچو ارات مذهبوچ ناتشو كالله كونو ايه نجر الله قرابرو ያስቀመጠው ነው በማንኛውም የመሬት እንትን በተሄደ አሁን አራት መዝሐብ በትላቸው ማንንም ሰው የሚስተው የለም እንዲያውም በፓኪስታን በተሄድ በባንግላዴሽ በተሄድ በህንድ በተሄድ በል አፍሪካ በሙሉ አፍሪካ በተሄድ ወነቴ ነው በእነዚህ አራት መዝሐቦች መዝሐቦች እንትን ያኒ የተመሰረተ ፍቅህ ነው ያለው ስለዚህ እነዚህ አራት መዝሐቦች ብቻ ናቸው ዑለማ የሚል ጥያቄ እንደነሱ ብዙ ዑለማዎች አሉ ከታቢዒንና ከሰሃባ ብዙ አሉ لكن الله سبحانه وتعالى يعني ስማቸው እንደዚህ አድርጎ ሲያስቀምጥ የዓለም እስላሞች በሙሉ በአንድጅ ስለተቀበላቸው አራት መዝሐብ ይባላሉ ያላህ ምርጫ ነው እንግዲህ አላህ መርጦ ነው እንደዚህ ያደረጋቸው طيب ከዛ በኋላ نقول من افضل الائمه الاربعه እኔ አንዳንድ ጥያቄ በህዝባችን የሚወራ ጥያቄ ለመመለስ ነው ፈልገው ከነዚህ አራት መዝሐቦች ማን ነው የበለጠ ለመመለስ የምችል ሰው አለ ወንድሞች ከነዚህ አራት መዝሐቦች የበለጠ ማን ነው አቡ ሐኒፋ ናቸው ሻፊዒያ ናቸው ማሊኪ ናቸው አህመድ ኢብኑ ሐንበል ናቸው ብለን ብንጠይቅ መልስ ያለው ሰው አለ ወንድሞች ግን በአገራችን እንፋጃለን እነዚህ እንደዚህ በቃ ሻፊዒያ ይበልጣሉ ምናምን ይበልጣሉ ነው የሚለው እሺ መልሱ እኔ ልስጣችሁ ይሄን ነገር አሁን ከአራቱ መዝሐብ እገሌ ይበልጣሉ ማለት ትልቅ ወንጀል ነው ትልቅ ወንጀል ነው ምክንያቱም ያላህን ስራ አላህ ብቻ የሚያቆው ነገር እዛ ገብተህ እጅህን እንትን ያደረክ ነው اذا አራቱ መዝሐብ መሆናቸውን እናቃለን ትላልቅ አኢማ መሆናቸውን ተቀበለናል ላኪን እገሌ ከእገሌ ይሻላል የማለት ጉዳይ እንኳን እኛ ትላልቆቹ ያገር መሪዎች ማለቴ ዑለማዎች ማለቴ ነው እነሱ ማያቆም አላ ኩል ሐል ምን ለማለት ነው ፈለኩት የመበላለጥ ጉዳይ በእስልምና ጻፉት ይሄ ነገር የመበላለጥ ጉዳይ በእስልምና ሶስት ነገር ለማበላለጥ እንችላለን እሺ ሶስት ነገሮች ለማበላለጥ እንችላለን ለምሳሌ اسلام يبلطال ويس كافر بتلني ሁላችሁ እጃችሁ አውጣታችሁ ተመልሳላችሁ ይሄ ነገር እስላም ነው የሚበልጠው ወይስ ካፍር ብትሉኝ واجب ይሆናል እስላም ነው የሚበልጠው ማለት ያኒ መወዳደርም አይቻልም ኮምፓሪዝን ያኒ ኮምፓር ለማድረግም አይቻልም ለምን እስላም ከካፍር ይበልጣል እንላለን ሁለተኛ ሰሃባ ይበልጣሉ ወይስ ከሰሃባ በኋላ የመጡ ሰዎች ብንል ደሞ ይሄ ደሞ واجب ነው ሰሃባ ይበልጣሉ ብለን መመለስ واجب ነው አንድ ሰሃቢ መጠጥ የሚጠጣ የነበረው ወዚና የተገረፈው በመጠጥ የተገረፈው እንዲያውም አንድ ሰሃቢ ሰላተ ሌሊት የማይሰግድ ፈርድ ብቻ ሰግዶ የሚሄደው ይህ ኡመት መሐመድ በሙሉ እስከ የውመ القيامه ያሉ ዑለማዎቹና ሌሎቹ የሰሃቢ ይበልጣል اذن الصحابي افضل من جميع من في الارض من العلماء من الاتقياء من كذا ይህ መወዳደር ይቻላል እሺ ሶስተኛ ሰሃባዎቹ ራሳቸው በራሳቸው ውስጥ ደግሞ መወዳደር ይቻላል አቡበከር افضل انسان ثم عمر ثم عثمان ثم علي እነዚህ አራት የበለጡ ናቸው ከኡመት መሐመድ በሙሉ ቀጥሎ ምን ትላለህ 10 በጀና የተበሸሩ ሰዎች እነዚህ 10 አቡበክር ወዑመር ወዑስማን ወዓሊ ወጣልሐ ወዙበይር ወሰዓድ ወሰዒድ ወአብዱራህማን ኢብኑ ዑፍ ወአቡ ዑበይደተ ሙጀራህ እነዚህ 10 ከመላው ኡመት መሐመድ የበለጡ ናቸው ለማለት ይቻላል እሺ እንግዲህ ካፍር ሙስሊም ከካፍር ይበልጣል እሺ ሰሃቢ ደግሞ ከሌላ ሰው ይበልጣል በሰሃባዎች ውስጥ ደግሞ እነዚህ 10 በጀና የተበሸሩ ይበልጣሉ ለማለት ይህ በጣም እንት ነው ያኒ ይቻላል እንዲያውም አንዳንድ ጊዜ واجب ይሆናል ምክንያቱም ዑመር ከአቡበከር ያስበለጠው جهل ነው ዑስማን ከአቡበከር የበለጠ የሚለው ደግሞ በጣም جهل ነው ስለዚህ ይሄን ነገር ለማለት ይችላል ላኪን አቡ ሐኒፋ الامام الشافعي الامام مالك الامام احمد بن حنبل ከነዚህ አራት ማን ይበልጣል ብትል ግን الله سبحانه وتعالى وحده هو الذي يعلم ايش ثالثا نطب المذاهب الاربعه على الترتيب اهون قدمته كتل لنغراچو ببلطتاچو سايون بامطاطاچو مجمريا مذهب يمطاو ابو حنيفه يبارالو يعني 8 هجريه نو يمطو مجمريا فقه تبلو مذهب تبلو يتفطروا مجمريا يا ابو حنيفه نبر ከዛ ቀጥሎ ማሊክ መጣ ከዛ ቀጥሎ ሻፊዒ መጣ የመጨረሻ ከሶስት አመትና ከሶስት መቶ አመት ወይም ያኒ ከሁለት አመት በእንትን በኋላ አህመድ ኢብኑ ሐንበል መጡ ማለት ይህ ያኒ ቅድመ ተከተል በአመጣጣቸው ነው እሺ طيب ከዛ በኋላ هل يجب تقليد مذهب معين ወንዶችና ሴቶች ስሙ ይጠቅማቸዋል ነገር እኔ አንድ مذهب እንዲኖረኝ ያስፈልጋል ወይ እሺ አልጀዋብ ጃህል ከሆን ካሉ አንድ መذهب ኒሮን ያስፈልጋል አለበዚያ ማንን ተከትለት ይላል ላኪን ዒልም ካለህ ግን ግዴታ አይደለም እኔ አቡ ሐኒፋ ለምን ከተላለሁ ለምን الشافعي ተከትየ ያደለው ሐዲስ የማነብ ከሆነ ቁርአን ተፍሲሩ የማቀ ከሆነ እኔ የሰሃባዎቹ እንትኑ ዒልም በደንብ የማቀ ከሆነ እኔ አላጡል መذهب ኒሮኝም ያስፈልጋ አይደለም ምንድነው ቁርአኑ ከፍታለሁ እዛ ያገኘሁት በዛ ተመርቼ ዳለሁ በቁርአን ካላገኘሁት በሐዲስ ያገኛለሁ ነቢያችን ያሉት ደሞ እንትን በእነዚህ ካላገኘሁት ሰሃባ አሉ የሰሃባ ታሪክ አለ የሰሃባ አቋም አለ እንሱን ተከትዬ ሄዳለሁ ከዚህ ውጪ ሆነ ግን አንድ መذهب ተከትሎ ሊሄድ ይችላል ወላኪናል ይሄ ነገር ሸርጥ አለው አሉ نعم ሸርጡ ምንድነው اذا ظهر لك دليل صريح تترك المذهب ለምሳሌ አንድ ሰው ያ ابو حنيفه مذهب ተከትሎ ይሄዳል ማፊ مشكله ጥሩ ነው ምክንያቱም ابو حنيفه ከተላልቆቹ አኢማ አንድ ናቸው ولكن በዚህ መሐከል የابو حنيفه ንግግር ትንሽ ደከም ብሎ የነቢያችን ንግግር ካወቀንተ የابو حنيفه ንግግር ቀጥ ነው የምትተው ቀጥ ምንም አይነት መذهبው እንዲያውም ማስተዋውስም የለበህም اذا وجدت قال الله وقال الرسول صلى الله عليه وسلم يمذهبوچو گداي يموامال اندچو سلازي انت يعني مذهب اندي نورن ياسفلگال كالك اشي ما في مشكله شافعيانو متكتلو تكتل لكن عند ينبياتين حديث صحيح هنا حديث يشافعين تمرت يميتس عرر نقر كمتا يشافعين تتونا حديث توسط الله يه مسرت يعلو انتنو ولكن كالزيه بلاي دمو ان الزي أرات مذهبوش راسات شو سايموتو والله يقر من يال عندو إمام كعندو إمام كو يامس أمت لينتي أربع أمت لينتي كوالاتشو ين هل هونو قن لك تسباسبو باندك ألن تتماكرو بمولو أرات مذهب يالوت عندك ألن لي يعني قالاتكم كان باللواوتو ملكتو قن عندنو يأراتو كما متاشو بفيت منالو إذا صح الحديث فذلك مذهبي ألو إن حديث كاقنياتشو تكك الحديث كني أستيعيت يعني من لي حديث كاقنياتشو إني راسي مذهبي حديث أو عليك يقبتشو رباب عليك شافعي مثلا إني يعني فكه تتشال له الزي الشيء يعني فكه بسفيو تتشال موتا له يموت كنن يالو جن إني كموت كبه هلا هلو ينبياتشن حديث ودني در سوال عللم أي بالم بطعم impossible نو سلزي إني كموت كبه هلا لمسال الشافعي ودو ستادرق يعني يسيت ليج كجبت ككو كتا ودوه فرسال بلونو يهدو الشافعي يقباتشوال شافعي منالو عندي تسيت كجبت كات ودو إياله كجبت كات كتا ودو فرسالالو طيب جاء الحديث ليلة حديث متانا اي فرسم ودو بشهوة كالهونة بستكر بسميت كالهونة اي فرسم يمي الحديث كاقنيه من ترقال له يا شافعين فكه تتوال له راسات شو الشافعين دزيهالو حديث كمتا يا نبياتشن نقر ويمكو قرآن عند نقر كاقنيه ينكو سورنينا ينتوالو سلزي مذهب لمكتل كفلك عند تلك شرط من دنو ينبياتشن حديث كمتا ينتنو تتوال له مالتنو تقبابان يا أخوة يعني عند سو بجعل ما بك عينون شفنو مذهبي مالكينو يه متلو نقر الاسماء معبتم مقنعتم بمذهباتشن يه نقر كل نو مالت بتقام تلك جهل النتنو نو ملو إذن النزي أرات مذهبوش يهن نقر تتوهيدو على نلالن كذا قطلو سلسنة من ناقر كتفل لقدمو عند نتب لنقراتشو فلقالو يصحابا ندالكواتشو ينبياتش نقر كتغني يصحاباو تتوال له بلنان سنة دمو يسنة نقر عند سو هلت سنة كغني من يدرقال يقباتشوال لمسالي بودو الدرارق هلت عن السنة كغني الزي لانجري لما ودا دران نتشلم تناغاري واندنو نبياتشن ناتشو نا هلت حديثا قنيهن نا يه حديث اندزي هارقي لحال ليلة حديث دمو اندزي هارقي لحال كلهم قن ينبياتشن نققرنو من تارقال له يه تلق تمرتنو وسادو تقنتنو علماء وچو منالو هلت تنقر تملكتانو عندو يتو حديثنو تككلت انكر حديث يتبالو يتنياونو يهن ماوك اللبه هلتم تنكر حديثوشنا شو كتب عليه من العلماء شو يبلت أجريا اللو سدالو لمسالي يتكتاتلا شنو لمسالي عند سو كسجد بهالا من إلال أمس أين تال تسبيح كفلك سلاسة صوست سبحان الله سلاسة صوست الحمد لله سلاسة صوست الله أكبر متول مملات لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير تلال له متو ملتوال يهن ماك سوار لو اندموش يهن ماك استي اجي او تعلم يهن اقر يهن ماك يلم كلاتشن سلاة كتش عرسن بها لا يمت او ذكر من امن سنادر سبحان الله سبحان الله سبحان الله سلاسة صوست الحمد لله سلاسة صوست الله أكبر سلاسة صوست كذا لا إله إلا الله وحده لا شريك له بلد متنا رجال يه يا نبياتشن حديثنا تقبابان الشي للا حديث اللي يا نبياتشن حديث راسو السرق زي بيتشالة مالتي تشالان سبحان الله سبحان الله سبحان الله السرق زي الحمد لله السرق زي الله أكبر السرق زي سنتونو سلاسة هون يهم يا نبياتشن حديثنا قن أنت مطفون لا تنقر يعني هلوم كنبياتشن افي وطانو بل نبياتشن يادرغوت ينبرو حديث نو ثالثنيا كفلك 11 لما لا تشالان سبحان الله 11 الحمد لله 11 الله اكبر 11 سنت هونو اهون ثلاث منجدوچ هونو هلوم ينبياتشن حديث ناتشو طيب اراتنيا ممكن تقول سبحان الله والحمد لله والله اكبر عندنا سبحان الله سبحان الله بيتشا سايون سبحان الله والحمد لله والله اكبر 33 غزي تلاله يعني انذا تبتنو ينبروا باند قال ارغه 33 لمالت يتشالال كويس سنت هونو اربع منجدوچ ناتشو طيب خمسنيا نبياتين يادرغوت ينبروا كصلاه بحالا سبحان الله والحمد لله ولا اله الا الله والله اكبر هاي خمسه غزي سنت يونالو اربع ب 25 سنت يونالو 100 انذيه خمسه منجدوچ ينبياتين ناتشو እሺ ከነዚህ አምስት ምን ትወስዳለህ እዚህ ላይ ዑለማዎች ምን ትወስዳለህ ከአምስቱ ምን አሉ ዑለማዎቹ የበለጠ አጅር ያላቸው ማን ነው የበለጠ አጅር ያለው 33 ከዛ ሐላ ላ ኢላሀ ኢላላህ ወህደሁ ላ ሸሪከ ለሁ ብለህ ትዘጋለህ አይደለም طيب ግን የበለጠ አጅር ወስጃለሁ ብለህ ዝም አትበላሉ አንድ ጊዜ አንዱ ትወስዳለህ አምስቱም ይሄድክ እንትን ትላለህ ለምሳሌ ዛሬ سبحان الله 33 الحمد لله 33 ትላለህ ከዛ በኋላ ከኢሻ በኋላ ያ ሁለተኛው እንትን ወስዳለህ 10 ሶስተኛው ያኒ እንደገና ሌላ ቀን ደግሞ ሶስተኛው ወስዳለህ ለምን የነቢያችን ሐዲስ ሁሉ መዳሰስና መንካት አለብን አሉ ግን ብዙ ጊዜ የምታረጋው ግን ብዙ አጅር ያለው 33 ይሄ አንድ ነው ሁለተኛ ነገር ለምሳሌ 10 ብቻ የሚጠቅምበት ጊዜ አለ አንተ ተሳፋሪ ነህ ሰግዳችሁ ያላ ባስ ያላ መኪናው ሄደኮ ተሳፋሪዎች ሄዱ አውሮፕላን ሄድ ነው ምናምን ካሉ በ10 አርገ ሱናት አገኛለህ እና በአጠቃላይ አሁን ያልኳችሁ ምንድነው ሁለት አይነት ሱና ሲገኝ ምን ታረጋለህ ያኒ የበለጠ አጅር ያለው ትወስዳለህ እንደገና ይሄን የበለጠ አጅር ወስጃለሁ ብለ ደሞ ዝም አትበል ሁሉም ንካቸው አንዳንድ ጊዜ በቃ ሁሉ የነቢያችን ሱና መሆናቸውን ለማሳወቅ ያኒ በወር አንድ ቀን ቢሆንም ሁሉም ነካ አድርጋቸው ይላሉ እኔ ጥሩ ምሳሌ ልሰጣችሁ ነው ይሁን ሰላት ስንሰግድ አላሁ አክበር ብለን ስንገባ ምንድነው ምንለው ዱዓ ለስፍታህ እናርጋለን አይደለ አሁን ዱዓ ለስፍታህ ምንድነው በጠይቃችሁ የሚነግረን ሰው አለ ዱዓ ለስፍታህ ሱናው ምንድነው የሚባለው ማን ይነግረናል የሚነግረን አለ ወይስ ዝም ብላችሁ አለ ዱዓ ለስፍታህ ነው ተናገሩ የምትሰግዱ ያቀየ ጠየቁን እሺ ዱዓ الاستفتاح ምን ትላለ እሺ ፍላጎታችን ማይክ ፍሪ ለፍ ከዛ በኋላ يقول قال عالم ደሞ በመذهبوش ይሁን ወይም በሌላ አስተያየት ነገር ይሁን እጅህ እና ምላስህ ማረም መታረም ጥሩ ነው አሉ። ለምሳሌ አንዳንድ ነገሮች አሉ አላህ ያስቀመጣቸው አንተ አስተያየት አትስጥባቸው አሉ። አላህ ያስቀመጠው ነገር አስተያየት እንድትሰጥ በጣም አደገኛ ነው ከእስልምና ሊያስወጣህ ይችላል። አንዳንድ ጊዜ ለምሳሌ እኔ ምሳሌ ልስጣችሁ በቀላሉ ልጀምርና ድሮ የነገርኳችሁ ብዙ ጊዜ የነገርኳችሁ እንትን ነው ይሄ አንድ ቀን አንድ ትልቅ በጣም ትልቅ ዓለም ነው ከአንድ መንደር ወደ አንድ መንደር ይሳፈር ነበርና ከዛ ባንድ ገጠር ገባ ይቺን ገጠር ሲያያት ያኒ ፍየሎቹ እንስሶቹ በጣም ከስተዋል ሰማይ ምንም አይነት ዝናብ የላትም መሬቱ ራሱ ፍንክትክትክትክት ብለዋል በቃ በፀሐይ ዝናብ የለም ውሃ የለም ና መሬቱ ተፈራክቷል እንደዚህ ወደ ሰማይ ብታይ በቃ አዋራ ብቻ ነው የምታየው ውሃ ሳይ ዝናብ ሳይዘም ብዙ ጊዜ ሆኗል ማለት ነው ይህ ዓለም ይያለፈ ምን አለ ዊ አለ ይቺን ገጠር እኮ ውሃ እኮ ያስፈልጋት ነበር እንዴት ውሃ አታገኝ ምናምን ብሎ ተደንቆ አለፈ በመደነቅ ነው እንደዚህ ተናግሮ አለፈ ሰውየው እድሜው መጣና ሞተ ከሞተ በኋላ ከ10 አመት በኋላ የሱ ተማሪ በህልም አየው ማለት ነው ከዛ ምን አለው ያ ሼህ አለው كيف وجدت ربك الله እንዴት አገኘው ሲለው الله وجدته غفورا رحيما ሁሉ ያደረኩት علمي ሰው ያስተማርኩበት علم ሁሉ እኮ الله ተቀበለልኝ እና ወደ ጀናነ ብሎ በቃ በዚህ ወሰነ الله سبحانه وتعالى ከዛ ተማሪው ምን አለው طيب ለምን ድነው ፍትህ ተቆራ አለው ይሄ ከጠየቀኝማ በጣም ያሳዝናል አለ يعني ወደ ጀና ብየዋለሁ ወደ ጀና ወሰዱት እየተባልኩ በመንገድ እየሄድኩ አስቆሙኝ መላእክቶቹ አለ ምን ነው አለ አላህ እየጠየቀህ ነው አንድ ቀን ካንድ ቦታ ወደ አንድ ቦታ ስትሄድ ባንድ ገጠር ውስጥ ገብተህ ይቺ መንደርኮ ውሃ አስፈልጋት ነበር ይጣማችኮ ለምን ነው ዝናብ የማይዘንበው ብለህ ተናግረሃል ምን አገባሃለው እኔ ለዚህ ገጠር ወይም ለዚህ አገር ውሃ የሚሰጣት ወይም የማይሰጣት እኔ አይደለሁም በኔ ስራ ገብተህ የምትጨማለቀው ለምንድን ነው ስለዚህ ለምንድን ነው እንደዚህ ያልከው ይሄን ጥያቄ ሳትመልስ ከዚህ ቦታ ፍንክት ብለህ አትሄድም አለኝ አላህ አለኝ ከመልስ ከየት ይምጣ እንግዲህ ይህ ገጠር ደርቀዋል እንስሳዎቹ ከስተዋል ሰማዩ በቃ ቧንቧው በሙሉ የውሃ ዘግተዋል መሬቱ አያበቅልም ደርቀዋል ለምን አላህ አቀሚ ነገር አላህ አይደለም ያደረገው እሱ ነው ያደረገው ስለዚህ ለምን እንደዚህ ሆነ ብለህ ለምን ትጠይቃለህ እኔማ ቆታቃለህ ወይ አሁን መልስ አሎኝ 10 አመት ይሄን መልስ ይሄን ጥያቄ መልስ ስላጣሁለት ፊቴ በጣጠቆሯል ምናምን አለ ኢዘን አንድ ሰው አላህ ባስቀመጠው ነገር አላህ በደነገገው ነገር አላህ በፈጠረው ነገር አንተ እጅህን አስገብተህ እዛ ኮሜንት መስጠት በጣም ከባድ ወንጀል ነው አሉ። እሺ አቡ ሐኒፋ ያሉት ነገር ኮሜንት ለመስጠት ይቻላል። نعم سوناچونا ان شاء الله يكون صحابي يعني استيات لمستت لمچمر لمقنس يتشالال يا الله قداي كن ايتشال مالو طيب سلازي من لما نتنو واحد لمثال انبل يقول الشافعي عند سو دمو قالو سيمار يعني تمرت ستوست فقه يكون من نجر يهون عند سو بتعام توت مهون اللبتالو الشافعي من يلالو سيدنا الشافعي سنناقرو فكه يمي وسدو يهون تفسير يمي وسدو من نيوم تمارينين بلو لما ماري فلقى يالو سيدنا الشافعي هلت نقر هلت نقر يالوت لما ماري تشلم يه نقر واندموش ناهوتوش لنان تتتقم بات يه نقر هلت نقر ياللبت سو لما مار اي تشلم زنبلو اي الفا من دنو አንደኛው ትዕቢት ነው ሁለተኛ ፍረት ነው ማፈር እነዚህ ሁለት የተሸከመ ሰው ዒልም ለመውሰድ በጣም ያስቸግረዋል ምክንያቱም ለመጠየቅ የሚያፈር ከሆነ አንድ ነገር ለመዘርዘር የሚያፈር ከሆነ ዓሊሙ አንድ ነገር ሲናገር የሚያፈር ከሆነ እንዴት ይማራል እንግዲህ ምን ይማራል ውዱእ ማረግ እንደዚህ ነው እስቲንጃ ማረግ ይሄ ነው ለማለት የሚያቅተው ከሆነ ወይም ሼኹ ስለ ውዱእና ስለ እስቲንጃ ስለ ጣሃራ ሲናገር የሚቀፈው ከሆነ እንዴት ይማራል እንግዲህ የማፈር ጉዳይ ትልቅ ትልቅ ደንቆሮና ጨለማ የሚያደርገህ ማፈር ነው አለ ሁለተኛ ትዕቢት ይሄን ትዕቢት ደግሞ በጣም እነቴ ነው በጣም መጥፎ ነው ንግራችሁ ነበር አንድ ቀን መጀመሪያ መጅሊስ ስከፍት አንዱ ነበር እና ሄዱና ሰዎቹ ዳዕዋ አደረጉለት እዚ አንድ ወንድማችን ሐበሻ ያኒ ዒልም ስለጀመረ መጥተህ ብትማር ምን አለበት አሉት ምን አላቸው ተቀለ እኔ الله الله እኔ በሐበሻ ተንበርክከል ማር አራት መዝሐብ የፈተፈትኩ ሰው እኮ ነኝ አለ አራት መዝሐብ የፈተፈትኩ ሰው ነኝ አቡ ሐኒፋ ሻፊዒያ ማሊኪ ሐንበል በሙሉ የነዚህ አራት መዝሐብ ፍትፍት ታርገ የተማርኩት ሰው አሁን ሐበሻ ዘንድ ነው መንበርከከው አለ ከዛ ኋላ መጥቶና እንቢ አለኝ አሉኝ። ተውት አልኩትና ሌላ ሰዎች ላኩለት። ሁለት ሰዎች ልኮ ልኬ በደንብ አርጎ አስረድቶ እንግዲህ እንደማይመጣ ያለም አመጡት ማለት ነው። አመጡትና አሁን እናንተ ኢብኑ ጀማል የሚያስተምራችሁ ተጅዊድ እና ቂራአ እንደዚህ በእኔ መجلس አለ። ያኔ እኔ ከመምጣቴ በፊት አንድ ሰዓት ቡድን ቡድን ቡድን ቡድን ሆኖ ስለ ተጅዊድ ይማራሉ። ይሄ 20 አመት ሆኗል ይሄ ነገር። እዛ መጡትና አስገቡት። ቁላ አዑዙ ቂራአ ቢባል የት ይቅራ እንግዲህ ከየት ይምጣ? አለም ترى كيف فعل ቂራአ ቢባል ራሱ ወደ ታች እግሩ ወደ ላይ አደረገው። ከዛ በኋላ ስለ ሰላት ሲጠየቅ ምንም አይነት በመለሳጣ እና ምን አሉት ወንድሜ አሉት አራት መዝሐብ የፈተፈትከ አይደለም እንዴ? አረ አንተማ እንኳን ወደ መዝሐብ እንትን አትመስልም ብሎ ነገሩትና ላኪን ሰውየው ጎበዝ ወጣ። ትዕቢቱ እርግፍ ፈርጎ ቅርፍ ፈርጎ ለቆ ከኔ 12 አመት እዚህ ፊቴ ተቀምጧል። 12 አመት ፍቅሁም ሐዲሱም ቁርአኑ በደንብ ተጣውና አሁን አስተማሪ አደረኩት እኔ ደሞ ሼህ አደረኩት። እንዴት 20 ሰዎች ሰጠሁትና እነዚህን አስተምራልኩት። ስለዚህ ትዕቢትና ሐያ ያለው ሰው አይማርም አሉ ሰይድና ሻፊዒ። ወነቢ ሰለላም ምሳሌ ሲሰጡ ምን አሉ? አረ የዕልም ጉዳይ እኮ ብለው 3 ሰዎች እንደ ምሳሌ ሰጠዋቸው። ምን አሉ? 3 ሰዎች ወደ አንድ مجلس መጡ አሉ። አመል አወል ፈአዋሁ አላህ Subhanahu Wa Ta'ala። አንደኛው እቅፍ አርጎ በቃ መጥቶ ወደፊት መጥቶ ከኢማሙ ከንትሩ ከሸኹ ፊት ላይ ቁጭ ብለዋል አለ። ይሄ በጣም ጉጉት ስላለው በስተጀርባ ሆኖ ለመስማት አልቻለም አልፈለገም። እና ሰዎቹን የረገጠ መጣና ቁጭ አለ እዛ ሸኹ አጠገብ። አላህ ደሞ እቅፍ አረገው ማለት ያኒ እሱ مجلسን እቅፍ ስላደረገ አላህ ደሞ ተቀበለውና ወደደው ማለት ነው። ሁለተኛ ደሞ አሉ استحى فاستحى الله منه አንዱ ደሞ ያኒ እንዴት አርጌ ሰው ረግጬ ወደፊት አልሄድም ባገኘሁበት ቦታ እቀመጣለሁ ብሎ ገፍቶ እዛ ተቀመጠና ዒልሙ ሰማ። እሺ በመሐከለኛው እንትኑ እንትኑ ቁጭ አለ። ሶስተኛ አሉ اعرض فاعرض الله عليه ሰውየው መጣና በዕልሜ ተስማሩ ሰዎች አያቸውና በክብሪያ እና በትዕቢት ነዚህ አያቸውና እኔ ነው ዕልሙ ምናምን ምናምን ብሎ ጀርባውን ሰጥቶ ተመለሰ ወጣ። አላህ ደሞ ጀርባውን ሰጥቶ በቃ እንደዚህ ነፈገው አላህ Subhanahu Wa Ta'ala። እነዚህ 3 ናቸው አሉ ነቢያችን። ያኒ በጣም ጉጉት ያለው እንደምንም ብሎ ከሰዓት በፊት መጥቶ ቆፍሮ ምናምኑን ገፍትሮ ገብቶ ያኒ ከሼኹ አጠገብ ቁጭ ብሎ ለመስማት የሚጓጓ። ሁለተኛ ደግሞ ትንሽ ያኒ ሐያ ያለው ሰው ነው ባገኘበት ቦታ የሚቀመጥ። ሶስተኛው ግን ንቆ ይሄደ ነው። እነዚህ ንቆ የሄዱ ሰዎች አላህ ደግሞ 1 ኪሎ ሜትር ከአላህ ሲርቁ 100 ኪሎ ሜትር አላህ ከነሱ ይርቃል ማለት ነው። ሶስተኛ ነገር ነቢያችን ሰለላም ስለ ዒልሙ ሲናገሩ ምን አሉ መሰላችሁ? አይ ዒልሙ ጉዳይ አሉ። የዕልም ጉዳይ እኮ በጣም ይገርማል አሉ። ምንድነው ታቃላችሁ አሉ? ዝናብ ሲዘንብ እኮ መሬቷ በሶስት ነው የምትከፈል አሉ። እንዴት? ለምሳሌ ዝናብ ይዘንባል ጸጥ ያለ መሬት ከሆነ ያኒ ውሃውን ጠጥቶ ዝናብን ጠጥቶ እህል ያበቅላል አይደለም እንዴ? እና በመላው መሬት ዝናብ ሲዘንብ መሬቱ ውሃውን ተቀብሎ ከአፈር ጋር ኦርጋናይዝ አድርጎ እንደዚህ አትክልት ያበቅላል፣ ፍራፍሬ ያበቅላል፣ የዘራህለት ነገርም ያበቅላል። ይህ ምንድነው? ሜዳ ነው። ጸጥ ያለ ሜዳ፣ ሰፊ ሜዳ እህል ያበቅላል አሉ። ይህ በጣም ጥሩ ነው፣ ቆንጆ ነው አሉ። ሁለተኛ አሉ ሜዳ አይደለም የተቆፈረ ጉድጓድ ነው። ብዙ የተቆፈሩ ጉድጓዶች እነዚህ ደግሞ እህል ባያበቅሉ አሉ ዝናቡ ተቀብለው ያኒ ኩሬውና እንትኑ የተቆፈረው ጉድጓድ ሲሞላ የመንደሩ ሰዎች እየመጡ በባልዲ ያደረጉ በግርባ ያደረጉ ጠቅላላ ገጠሩ በሙሉ ከዚህ የተከማቸው ውሃ ንጹህ ውሃ ይጠጣሉ። ይህም ቆንጆ ነው አሉ ነቢያችን። ሶስተኛ አለ ያሉ ተራራው ተራራ ለመቶ አመት ሳይቋረጥ ዝናብ ቢዘም አንድ ቀን ካንድ ቀን በኋላ አንድ ቅንጣት አታገኝም እዛ ምክንያቱም ይፈሳል ዝናቡ ሲፈስ ወዴት ነው መሄደው ወንድሞች ወደ ታች ወደ ታች ወደ ታች አይቀበለውም ዝናቡ ስለ ዒልም ሲናገሩ ነቢያችን ምን አሉ የዒልም ጉዳይ ደግሞ በእነዚህ ሶስት ይመሰላል አሉ ይህ ተራራው ትዕቢተኞች ናቸው ለመማርም አይፈልጉም ለመማርም አይችሉም ከትምህርት የዒልም ትምህርት አይፈልጉም ትዕቢተኞች እነዚህ እስከ የውም አልቂያማ ሊማሩ አይችሉም ሁለተኛ ደግሞ እነዚህ ከመሬት ለጥ ብሎ የሚያበቅሉ ሰዎች ደግሞ እነዚህ ዳዕዎች ናቸው ዳዕዋ ራሳቸው ተመረው እንደገና ዳዕዋ ያደርጋሉ እዛ ሄዳሉ ማሻአላ እንትን ያደርጋሉ እነዛ የተቆፈሩ ደግሞ ቁጭ ብሎ በቤታቸው ተማሪዎች የመጡ እየቀዱ ትምርት ይሰጣሉ የገባቸው አላባባለ እኔ አሁን ለምሳሌ በፓልተኮኝ ቁጭ ብዬ ለ20 አመት ባስተመር ሰው እየመጣ ይማራል እንዴት አሰቡት ነቢያችን ጉድጓድ ውሃ የሞላው እንደ ትልቅ ቀላይ እንትን ሃይቅ ወይም ደግሞ ትልቅ የተቆፈረ እንትን እዛ ቁጭ ብሎ ሰዎቹ እንሳሶቹ እንትን ከብቶቹ እየመጡ እየጠጡ ምናምን እንደዚህ ብዙ ሰው ይጠቅማል ጉድጓዱ መሬቱ ደግሞ እህል ያበቅላል ከነዚህ ሁለት ሌላ ግን የማይጠቀም ተራራው ነውና ትዕቢተኛ ሰው ሊማር አይችልም ብለው ደመደሙት ነቢያችን ሰለላሁ ዐለይሂ ወሰለም طيب بدحري كذا بحالا وقالوا بفيت ያስተማርኳችሁ ነገር አለ ወንድሞች የሚያስተውስ يقول العلماء العلم ثلاث اشبار علمك ሶስት ክንድ ናቸው አሉ ሽብር የሚባለው በእጅ አርገህ የምትገምተው ምንድነው ክንድ በእንትን ነው በክንድ አርገህ ነው ያኒ በእጅ እንትን የምታርገው ሲንዚር ነው ሲንዚር አይደለም በእጅ በጣትህና በእንትን እንደዚህ አርገህ አንድ ሁለት ምናምን የምትለው ሲንዚር ነው እሺ ሲንዚር እንበለው ዕልማሉ ዑለማዎቹ አልዕልሙ ثلاثة أشبار አሉ ዕልሙኮ ሶስት ሲንዚር ነው አሉ من تعلم شبر عند سنزر يتماري تكبر قالوا سبحان الله العظيم ونتكونوا ينقر عند شبر يتماري بتبتم تارقوا يتشن عند شبر يعني لمسالي عند ور هلا تور منامن تمرو يتشن تنش علمي والسلات بچن كلاتو قبتا بكا أتتنيا تنست منامن ياليج كعلماء شوي مسالة بيجمرال كنزادا عيوشو لا نترك يعني يجمرال ከዛ ገብቶ እዛ ገብቶ እዛ ገብቶ ፈትዋ ይሰጣል ይሳሳታል ሰው ይበጠብጣል ሰው ይረብሻል ምክንያቱም አንድ ሽብር አንድ ስንዝር ስለተማረ ይህ ትዕቢት ነው የሚያመጣው አሉ እሺ ومن تعلم شبرين ሁለት ስንዝር የተማረ ግን تواضع አሉ تواضع ትህትና በጣም ትሁት ሰው ይሆናል ሁሉ ነገር በصبري በትህትና ጥሩ ሰው ሆኖ እንትን ይሆናል ማለት ነው ሶስት ሽብር የተማረ ግን ያኒ ሶስት ስንዝር የተማረ ግን عالم انه ما زال جاهلا ሁሉ ግዜ እስከሚሞት ድረስ ገና جاهል ነኝ ያለሁ የቀረኝ ነገር አለ ገና መማር አለብኝ እኔ ብዙ እኮ አላቅም አሁን እንዴ ብዙ መማር አለብኝ ሸኽ ገለ እጄ ተማርኩት ግን ከሸኽ ገለ እኮ አልተማርኩም ፍቅህ ተምሬ ያለሁ ግን ስለ እንትን እኮ ስለ እንትን አልተማርኩም ይላል እና ሶስት ሽብር ሶስት ስንዝር የተማረ ሁሉ ጊዜ ገና ነኝ ጀህልነት አለኝ የሚል ሰው ነው እንግዲህ ማን ነው እንግዲህ ሰውን በጠብጠው ያቺ ትንሽ ሊትል ኖሌጅ የሚለዋት ሊትል ኖሌጅ ትበጠብጣለች አላሉ እንግሊዞች እሱ በጣም አደገኛ ነው አሉ አሁን ሊትል ኖሌጅ ያላቸው ኮይ በዛሉ ዓለምን የበጠበጡ እንደዚህ ናቸው ታቃላችሁ አንድ ቀን ስነግራችሁ በዚህ አዱንያ በኢትዮጵያ በሙሉ ዓለም የለም ያሉ ወጣቶች ነበሩ ተሳውሳላችሁ ዓለም የለም ምንድነው ዓለም እስኪ ገለ ممكن ዓለም ይሆናል እንጂ ሌሎች በሙሉ جاهሎች ሙብተዲዎች ሙሽሪኮች ካፊሮች ናቸው ያሉ ወጣቶች ተነስተው ነበር አሁን ግን አላህ ጣፋቸው የሉም ዑለም ያኺ በሳውዲ አረቢያ በባህሬን በኩዌት ያሉ ትላልቅ ዓለም የመሰከራቸው ዑለማዎቹ እነዛ ከኢትዮጵያ መጡና እዚ ገለ ዓለም አይደለም ገለ ትንሽ ዕልም አለው እገሌ ሙብተድ ነው እገሌ ሙሽሪክ ነው ይያሉ ዑለማዎቹን እንትን ለማድረግ ጀምሮ ነበር ምንድነው ሊትል ነው ልጅ ዴንጀረስ ምሽ ይላሉ የሰውየ ትንሽዋ ዒልም ይዞ በጣም ሰው ይበጠብጥ ነበር طيب አሁን እንግዲህ ወደ መዝሐቡን ሄድና 5 ደቂቃ ብቻ ልጨምር قالوا اذا قلبت الحديث نعم واحد وصل الى باب مجلسنا امتى استوسكوني عند كان عندكو نو نهيد نمار علوتنا من لمجلسو يفلكت مسلاچو يهن علم ان انت ببالتوك يالاچو والله الله نمسغلو حقيقه ولت اجاچو ود سما يدرغاچو يا ربي والله باتمرط انورو اني ان متام نبر ازي مرطه نو ازي يا بتهن بدو امسكنو الله سنت سوچ አሉ علم ستلاچو قفف يميلاچو سنت سوچ አሉ علم ستلاچو لك اند زار يعني قلنا زار يا ذات سيت ادلم زبلا شيطان يلكفو سو اندزي يميلو سوچ አሉ الله يطلعچو انا انانت جن اهون سن سماي نبرو ان ام محمود ان ام عبدين علم النافق ان يكو تلك يا ايمان ملكت كون والله يا علم يعني يا ايمان ملكت باي هونرو اندزي هايلوم نبر اندزي بلو يعني يا ايمان ملكتاچون انتن ادربو علم ما يودو بزو سوچ አሉ الله يطلعچو كزيه بلا الله نصا بلونا الحمد لله انا من عنده اني دستن مارالوتنا بسنت تشجر امطوت ام الحمام يبالو بالرياض الله اني يالهوبت ام الحمام يبالو السو نسيم يبالو 22 كيلو متر رقو نو يمينورو انا لمنوت لمنوت لمنوتنا ايش بلو متى سيمتا بمكنا يا امطوت اذا بني مجلس لاي دجاف سيدرس من علاچو እባክኔ በቃ ዝም ብሎ በቃ አትማር አትማር ይያለኝ ነው እዚ ደርሳል አሉ ላላ እኔ ልሄድ ነው ወደ ቤቴ ልሄድ ነኝ ምን ነው እኛና ደርሳለን እኮ ተምረን አብረን እንሄዳለን ረመዳን ነው እዛ ግዜ ላላ እኔ ወላ አልተዋጣልኝ ደርሳላልኝ እባካችሁ ጠይብለት ትሄዳለህ ወቤቴ ሄዳለሁ በምን ትሄዳለህ በታክሲ ትሄዳለህ አለ والله እዛ ደጃፍ ደርሶ ቁርአን የተፈሰረ ነው 300 400 ሰዎች ሞልተው መስጊዱ ሞልተዋል الفلقم بلو كمسجد الدجاح تملس مالتنا الله سبحانه وتعالى سلام سلام الفلق قلتنا وهي نقر انجي الزاد رسو 22 كيلومتر متو نقنا 22 كيلومتر بتاكسر مهيدي اذا مرتي هنا وصونا ونقلي بزه علم علمي يمي اسود دهكونا الله يودها والله والله اني تلك ترمومتر نو تلك ملكيانو يا علم فكر كان له انت بخير بعلمه بتسرابتن باتسرابتن ايه ليلة قدائنا لكن علمه مودته راسو بتقام تلكنا علماتشو من قالوا إنه لنقراتشو علماتشو سيلوت بتقام يقرمال من قالوا كن عالما كتشالك عالم هن إنا بعلمه بزو سويتك أمانو ألتشالكم أو كن متعلما تماري هننا تنبركك علم أكماتش بيانس بيانس لسو لما استطبات تفلق وين باتتشل انت راس علم لتتقم باتتشل الله اذا كن عالما او كن متعلما طيب ثالثا او كن مستمعا علم لموصل عالشالكم يعني مصحف عالشالكم دفترنا مصحف اذا متل علم مكتاتل عالشالكم وين الفلكم بيانس بيانس سميهن اذا مجلسنانا سمته يا اسكوت يزوال لك يا لاسكو دومو زنبله تهدالك سنت هونو 3 كن عالما او متعلما او سامعا 3 مالشالكم كن محبا علماءك يمتود علمو يمتود سو هون مقرشا منالو ولا تكن خامسا فتحلك امستنيا جن اتهون تتفالله በዱንያም በአኺራም በጣም በጨለማ ውስጥ ትገባለህ ማን ነው እሱ ዒልም የማይወድ ሰው ልትገማቸው እስቲ ኩን ዓሊመን አው ሙተዓሊመን አው ሳሚአን አው ሙሂበን አን ትሁብ ዒልም ወላ ተኩን ኻሚሰን ፈተህለክ አሁን ብዙ ሰዎች አሉ እስቲ እኔ ልንገራችሁ والله እኔ ልጠይቃችሁ ወንድሞች እና እህቶች አንዳንድ ጊዜ በሌላ ስም ገባለሁ مثلا اثيوبيان اثيو منامن بيه ساي ارسنت يتشمالك اي يتشمالك روم هل تمثلاچو يفقر نو يبلغنا نو يكلام فاضي نو يزفط نو كل نغير مناغروالو ليلا دمو زور بلا بتاي يبوليتيكا نو اصلا يبوليتيكا سوتش ادلو منسو زوم بلو كذا كذا يتطراقمو سوتش ناتشو استي ناستي من الله بتلو منم يلو بوليتيكا نو باكالوريوس يالو ماجستير نو يالو ويين دمو يهج تمرت تمار ادلم دريوش ناتشو كو نزي زوم بلو ميولو يبوليتيكا يبلغنا يسيت يكلام فاضي بقى بعدنا باخره ما يتقم سو سنترموش نو يالو استي استي غبو ما بتام يدنقاچوال طيب بامارنيا بتهدو اريتريان ويم تگرينيا يميلو دومو ازاب تگبو دومو يعني يگرماچوال قولوا الحمد لله اخي والله تم امسغنو الله امسغنو اهون قال الله قال الرسول ستسمو دومو يسمعچو دومو يمتودت كونه دومو والله يا اكليل زود براساچو بورق يتسرى تلك ينقسات زود انتتقمتنا ماسبو احمد الله واشكروه سبحانه وتعالى يهن نقر ياسودداتشو نوملو اشي انجدي زاري سلمذهب نبر لما استماري فلكوت اسكزي كالكوت ايبك انيا المسلين قن سلي ابو حنيفة تنش لنقرنا كذابها لا لنانت ادلست قاله ان شاء الله سلي ابو حنيفة ابو حنيفة اندالكواتشو مجمرة امتو امام ناتشو والله سلساتشو ماوك بتعمد سيلال والله كذا قتلو دمو كواربو هلا دمو يا امام مالكا متعلو كان دواربو هلا دمو يا امام احمد بن حنبلا متعلو ومجرشا دمو يا شافعيا نقر لا متعني ابو حنيفة مان ناتشو يقولون مجمرة فقه يميلو نقر برو يكفتوت ابو حنيفة ناتشو كذا بفيت النبرم فقه يميبالو ويم دمو مذهب يميبالو النبرم مجمرة برون يكفتوت ابو حنيفة ناتشو مجمرة ساتشو مجمرة سلمتو نو طيب كان ابو حنيفة حسن الوجه very handsome ينبرو سو ناتشو وسيم يعني زنت يالو امام بتشاسا هونو اني امغر منيال عندان بشيخو چالو ويم عندان دعيو چالو ይቺ አዱንያ ስብርብርብርብሮ ብለው ለማለፍ የሚፈልጓሉ ያኒ እንትን የዲን ሰው ኮንክ ያኒ ጥሩ ጥሩ አትለብስም ጥሩ ጥሩ አትበላም ጎንበስ ብለው ነው የምትሄደው አንድ ሰው ከሰደበ እሺ ምናምን ነው የሚባለው ከዛ በኋላ ያኒ ሞትውት የሚባላል አይደለም የሞተ ሰው ይመስላሉ ያ اخي والله ዲናችን ይሄ ነገር በጣም ነው የሚጣላው ራስን ወደ ላይ አርገህ ጥሩ ይበላ ጥሩ ይጠጣ በሐላል ማለት ነው አላህ እየሰጠ ሐላል እና سيدنا ابو حنيفه እንደዚህ ነበሩ كان وسيما ቆንጆ ነበሩ وانيقا ዘናጭ ነበሩ طيب ليس بطويل በጣም يعني رجم አልነበሩ وليس بقصير አጭርም አልነበሩ ይላል ومع ذلك كان لباسا تعرفون لباسا يميلبسوت لبس انزي اهون زمن زمناويان نون يميلو اي لبسوتم ابو حنيفه يلبسوت ينبره لبس ان كان لباسا انيقا وانيق الثياب كثير التعطر شتو يودو نبر ابو حنيفه مرط مرط يهونو تلالق شتو يشت انتن يقبو نبر يميدو سونتاچو طيب اذا طلع على الناس عرفوه من طيبه ابو حنيفه باند منجد كالفو ويم عند بيت كغبو كل سو ياقال ابو حنيفه زيه نبر يلالو ايغرماچو مندموچ اهون نزي تمرنال يميلو سوچ يعني شراباچو ودو ارغو يما ياقو كالسيو يغرو كالسس ياوطاكو بتام انتنكو نو بتام يقفال تمروالكو يعني ممكن ماستر ديجري له الله ويم دومو مهندس نو ويم مندنو لكن طهاره سلاليله كالسيو باور عند غزي نو ميقيرو سريو راسو هله سامنت يادرغال كسوغا اندزي نو ابو حنيفه اندزي هل نبرو عند بيت كوتش قالو تقمطو عند غزي باند بيت كهيدو ييتش بيت ملوقن كو نو شتو بطان تشتتالش معناتنو ልብሳቸው ምርጥ የሆነው ከሮማ የሚያመጡት በዛ ጊዜ ሮማውያንና ፋርሳውያን ነበሩ ትላልቅ አገሮች ከሮማ ተመርጦ ልብስ ይመጣላቸው ነበር አቡ ሐኒፋ ማትፈክሩ እንኑ የዲን ሰው ሁሉ ጊዜ ተተኛ ያለው ጥሩ የማይለብስ ለአኺራ ብቻ የሚያስበው የሚባለው ነገር ትላልቅ ዑለማዎች እንደዚህ አልነበሩ እሺ ከዛ በኋላ اسمه النعمان ابن ثابت ناتشو سماتشو النعمان ابن ثابت يبالالو لكن ابو حنيفه بمبال يتوقو سو ناتشو كذا بهالا وهو اول من فتق الفقه فقه يبالو مجمرا يتجمروا ويم دمو مذهب يبالو ابو حنيفه نو بغزياتشو ابو حنيفه بغزياتشو معناتنو የእስላም መንግስት በጣም ብዙ ገንዘብ ነበረው ሀብታም መንግስት ነው የነበረው ዑለማዎቹ በቤታቸው ተኝቶ ያለ ከመንግስቱ ክምር ያለ ገንዘብ ይመጣላቸው ነበር እና ይመጣውና ዑለማዎቹ በጣም በጣም ተዝናንተው የሚኖሩበት ጊዜ ነበር በዛ ጊዜ ምክንያቱም እስልምና ተስፋፍቷል አገሮቹ ብዙ ነፃ ወጥቷል እንግዲህ የመንግስቱ ባንክ ሞልቶ ዑለማዎቹ በጣም ተነበሩ እዛ ጊዜ ደስ የሚል ጊዜ ነበር ይሄን ሆኖ ግን ሰይድና አቡ ሐኒፋ ብዙ ዑመራዎች ገንዘብ ሲሰጧቸው እንቢ ይሉ ነበር ለምን መሰላችሁ ራሳቸው ትልቅ ነጋዴ ነበሩ نعم በጣም ትልቅ እና አንድ ቀን አንድ አሚር መጣና 30000 ብር በዛ ጊዜ ብዙ ነው 30000 ለአቡ ሐኒፋ 30000 ሰጣቸው አቡ ሐኒፋ ምን አሉት? ረባክ ጌታዬ እኔ እኮ እንግዳ እኮ ነኝ ገና ቤት እኮ አልገዛሁም ገና ቤት እኮ አልተከራየሁምና እስቲ ገንዘቡ እዛ በመንግስት ባንኩ ይቆይና ሲያስፈልገኝ እወስዳለሁ ብለው እሺ ብሎ አሚር በመንግስቱ እንትኑ ባንክ አስቀመጠው አቡ ሐኒፋ ቤት ሲከራዩ ወይም ቤት ሲገዙ ገንዘቡ ወስደው እዛ ያስቀምጡታል ብለው በቃ እንደዚህ አሉ። ለካ አቡ ሐኒፋ ገንዘቡ ለመውሰድ አልፈለጉም። ከዛ በኋላ አቡ ሐኒፋ ሞቱ ማለት ነው ገንዘቡ ሳይወስድ ኮነ የሞቱ አሚሩ ምናሉ ተጫወተብንኩ አቡ ሐኒፋ አለ ገንዘቡ ለመውሰድ ስላልፈለገ በቃ ራሱ እንደዚህ አርጎ አታለለን አሉ ካነ አቡ ሐኒፋ እንግዲህ ልንገራችሁ አቡ ሐኒፋ ትልቅ ዓለም ናቸው ግን ተመልከቱ ስራቸው ምን እንደሆነ ካነ ታጅራን كان يتاجر في صوف منسوج وحرير بتقام تلك دنكوان نبراتشو بكوفة بعراق بتقام نقاري نبرو عالو ومن أعجب شيء أن نقدو أبو حنيفة من يدرقو نبرالو ينقدونا كذبو هلا باندور جرد يدرقالو يعني ياترفوت قنزب يعالو ياترفوت قنزب بصوصتي كفلوت نبر አንዱ ለራሳቸውና ለቤታቸው ተቅላላ በቤታቸው የሚያስፈልገው ያኒ ምግብ ነው መጠጥ ነው ልብስ ነው ለሳቸውና ለሚስታቸው ለቤተሰቦቻቸው በሙሉ አንድ 1/3 ከዛ ከእንትኑ ካገኙት ትርፍ 1/3 ለሳቸውና ለቤታቸው ይሆናል 1/3 እሳቸው ብቻ የሚረዱዋቸው ተማሪዎች ነበሩ ተማሪዎች ዑለማዎቹ ደፍተራቸው ምግባቸው መጠጣቸው የሚተኙበት ቦታ በሙሉ ከዛ 1/3 ትርፍ ያገኙት አውጥተው ብዙ ተማሪዎች ያገለግሉ ነበር ማለት ነው 1/3 ደግሞ ለትጃራው ይሰጣሉ ትጃራ ምን ማለት ነው ያኔ ንግድ የንግድ እቃ ያመጣሉ 1/3 ደግሞ ለተማሪዎች ይሰጣሉ 1/3 ደግሞ ለሳቸው እንደዚህ ብለው ለስንት አመት ይሄዱ ነበር አሉ طيب ከዛ ቀጥሎ يقول ابو حنيفه كان محنك في التجاره من ما انت محنك حريف انهم تقول تاجر ناتشو لكن تجاراتشو بتام سو ياسابده نبر فيري سمارت يهونو نغادي نبرو ابو حنيفه جاءه احد جلسائه دمو اجاچو ياسرفم اني ايهن نغر سلا ابو حنيفه منغلصلاچو من مسلاچو بزو سوتش قالو مساساتو عند سو دين كيازي فارا نو ميهونو አንዲት ሂጃብ ካደረገች ሁሉ ሰው ነው የሚጫወትባት አንድ ሰው ዲን ከያዘ ከሰው ነው የሚፈልገው ገንዘብ ያኒ ክሬዚ ነው የሚሆነው ሌዚ ነው የሚሆነው ገንዘብ አይሰራም የሚል አሳሰብ ያላቸው ብዙ ወጣቶች አሉ። ይገባቸዋል አባባሌ? አጂብ والله አጂብ እኮ ነው። ዲን ከያዘ አንድ ሰው አይ ተበላሽቷል እኮ ምንድነው ለመሆን ይሰራል ወይ? አው ይሰራል በስ አጎቱ ነው እንትን የሚረዳው። طيب ይቺስ የተحجበችው ምንድነች? ተحجባለች ላኪን ምን ትላለ? መጣበከ አክስቷት ለምናለች ከዛ ተይዳለች ምንም ስራ ያላትም እኮ ዝም ብላ ነው በቃ እንደዚህ ከወጣቶቿ መዘነጥታ በቃ ሂጃብ አርጋ ይወልህ ምን ትመስላለች? በጣም ይንቃሉ። ዲን ያዘ ነው ያዘ ሰው ወደ ኋላ ነው የሚጎትተው የሚል አሳሰብ አላቸው። لكن والله والله والله ثم والله እነዚህ አራት መذهبዎችና ዑለማዎቹ የድሮ ዑለማዎቹ ታሪካቸው ብታነቡ እፍር ነው የምትለው ታፍራለህ። ዘኛጮች ናቸው ሀብታሞች ናቸው ንጋዴዎች ናቸው እነሱ የሚለብሱት የሚበሉት ሌላ ሰው አይበላው። لكن تقي نقي ለምሳሌ ልበላችሁ سيدنا عبد الرحمن بن عوف صحابي ነው አይደለም? ታካላችሁ ገንዘብ እንደ አናቱ ላይ ነው የወጣው ገንዘብ ነጋዴ ነበር ግን በዛ ጊዜ ንግድ እንደሱ አልነበረም። عبد الرحمن ابن عوف የሚገርማችሁ ነገር ሚሊዮነር የነበረው ሲሞት ብቻሉ ከሞተ በኋላ ተቅላላ ገንዘቡ በሙሉ ለሰደቃ ሰጥቶ ነው የሞተው። ላኪን 8 ሚሊዮን ብር ትቶ ሞተዋል። ይሄ በቃ ጥቂት ተብሎ ነው በቃ ወድቀዋል ምንም ነገር የለው ተብሎ ነው ይሄም 8 ሚሊዮን ለወራሾቹ ትቶ ይሄዳል። سيدنا عبد الرحمن بن عوف مع كل هذا من نو تقالاچو كنذا 10 بجنه يتبشروا نو هو من العشر المبشرين بالجنه very rich نو يميبلاو يميتطاو يميلبسو ينغسات لبس نو ومبشر بالجنه كنذا 10 ناتشو منكاچو وندوبوچ ناهتوچ ዲን ወደፊት እንጂ ወደ ኋላ እኮ አይመለስም። ላኪን እነዚህ በእስልምና በእንትኑ ዲን ያዙ ሰዎች በእነዚህ የሚያሸፉ አንዳንድ ጊዜ ወነታቸው ነው ላለሁ። ለምን መሰላችሁ? አንድ ሰው ጥሩ ሰው ይኖርና ዲኑ ሲይዝ ወደ ኋላ ይጎተታል። ለምሳሌ ሴት ዝም ብላ በቃ ወጣት ያለች ተሄድ ነበር ዘመናው እንትን ነበረች ዲን ያዘች ተባለ። طيب ምንድነው ዲን ከያዘች ስነ ስርዓት ታረጋለች ሰላትዋ ምናምንዋ አጥራቃት ይዛለች እንጂ ወደ ኋላ ተመለሳለች እንዴ? አንዱ ምን ይለኛል ሚስቴ እኮ ጥሩ ነበረች አለ በጣም ታረካኝ ነበር ባነጋገሯ ነው ባለባበሷ ነው ባልጋ ነው በጣም ንርካካ ነበር አለ። ከዛ በኋላ ዒልም ለመውሰድ ብዬ ወደ ጃል ያላክዋትና በሁለት ሳምንት ተቀየረች አለ። ምን ነው እንደዚህ አርገ ስነካ ለመሳን ፈልገ እጇና ጥቷ ለመያዝ እንደዚህ ሲፈልጋለ ኡፍ አንተ ደሞ እንደውሻ ጥዋጥዋት አላህ ያዲክ አላህ ያዲክ ትለኛለች አለ። ይሄ ነገር አልነበረም በፊት አለ። ላኪን ዒልም ተዓልማ ስትመጣ ምንና አንተ ደሞ አሁን እንዴ ለኔ ታላደርክበትም እንዴ አሁን ደሞ ቀን ደሞ አላህ ያዲክ ትለኛለች አለ። ያ اخي እኔ ቁርአን ተፍሲር ፍቅህና ተጅዊድ እና አኽላቅ ለመማር ነው ያላኩሽ እንጂ መተሽ አላህ ሀዲክ አላህ ሀዲክ ልክ እንደ ሾህ እንደነካሽ የድሮ እጄ እኮ ነው ይሄ ነገር አላት። የድሮ እጄ የሚደባበስስ የነበረ እጄ እኮ ነው አልተቀየረም አልኳት አለ። በቃ አላህ ሀዲክ አላህ ሀዲክ ዲኑ እንደ ጨለማ ወሰደችው። ላ አይደለም والله العظيم ዲኑ አላወቅነውም እኛ አላወቅነውም والله። ስለዚህ እዚህ ላይ እንግዲህ ስለ አቡ ሐኒፋ ትንሽ ልጨምርና አቡ ሐኒፋ ካነ ታጅራን ሙሐነከን ጥሩ ታጅር ነበሩ ዓለም ነበሩ ተቂይ ነቂ ነበሩ እጃቸው ለምስኪኖችና ለድሆች ወነቴ ነው ለትና ቀን ይረዱ ነበር። وبلغ من جوده انه راى رجلا ተመልከቱ እንግዲህ አቡ ሐኒፋ ቆጭ ብለው አቡ ሐኒፋ አንድ ሰው አዩና ልብሱ የተቀዳደደ ነው ሱሪው በጣም የቆሸሸ ነው ጸጉሩ አልተበጠረም እንደዚህ አዩትና ምስኪን አለ ይሄኮ ምንም ድሃ ስለሆነ ነው ብለው ከዛ በኋላ ሰላቱ ሰግደው አንድ ጊዜ ፈልጋለሁ አሉ። እሺ ለምን አላቸው እንግዲህ አንተ ይሄን ነገር ደሃ መሆንክን አቃለሁ እና ይህችን መጽሐፍ አንሳትና በዛ መጽሐፍ ስር ገንዘብ ታገኛለህ የኔ ነው ላንተ ሀዲያ ነው ስጦታ ነውና 1000 ዲናር ሰጠው 1000 እንትን ሰጠው በዛ ጊዜ 1000 ብር ማለት ነው እና 1000 ይህችን ነገር አንሳትና ሂድ ጥሩ ልብስ ልበስ ራስን ጸጉርህን አበጥረው ጥሩ ጫማ ግዛ እንደገና ልብስን በደንብ ሞደርን የሆነ ልብስ ለብሰህ ጸጉርህን አበጥረህ ሸተው ደሞ ግዛ ምናምን ብለው 1000 ዲናር ሰጠው ማለት ነው ከዛ ምን አላቸው ያ ኢማም አሏቸው እኔ እኮ አለኝ እኮ ገንዘብ ሀብታም እኮ ነኝ قد انعم الله علي እንዴ ብዙ ገንዘብ እኮ ነው አላህ ያሰጠኝ ሲላቸው فقال ابو حنيفه ويحك قالت ارى الله اتفرام اندي قالت فاين اثار نعمتي ربك الله سته نعمه نصبراقو يتالي ويم دومو الله اند سته نعمه اند سته اتاسايم اندي انت كو دها جملاق نو متمسلو كو قالت قال اما بلغك عن النبي صلى الله عليه وسلم يا نبياچن حديث هل درسهم وي ان الله يحب ان يرى اثر نعمته على عبده الله اكو نعمه كسته راسو الله يسته نعمه بسونته متايت አለበት الله دس يلوال انكون الله سوم دس يلوال ان الله نعمه سيسته الله يسته نعمه بلبسه ببيته بمغبه كلجوچو غا كبيت سوچو غا سيتاي نعمه الله دس يلوال يهن حديث هل درسه منده አለን ገንዘብ ሀብታም እንትለኛለ طيب ለምን ትጨማለቀለ እንደዚህ አላህን ማቋሸሽ እኮ ነው አላህ ደሃ እንዳደረገህ ነው ሰው የሚያቀው ግን አላህ ብዙ ንዕማ እንደሰጠህ ሰው ያቀም ለምን አላህን ስም እንትን ታርጋለ ብለው በቃ ተናገሩት አሉ ዛም يقول وقد بلغ من جود ابو حنيفه انه كان اذا انفق على عياله يا ابو حنيفه تملكته እንግዲህ اسلام ማለት እንደዚህ አይነት ሰው ነው ምን ያደርጉ ነበር ታቃላችሁ ለቤት ሰዎቹ ለምሳሌ 50 ብር ካወጡ ዛሬ ሰው ሳያቅ እኮ ነው ሄደው 50 ብር ደሞ ለምስኪን ያወጡ ነበር ለምሳሌ ዛሬ በጋረዱ ለቤት ሰዎቻቸው በጉ 200 ብር የሚፈጅ ከሆነ ሄደው እዛ ሰው ሳያቃቸው የ200 ብር ደሞ ለምስኪኖች ይሰጡ ነበር ህይወታቸው በሙሉ እኮ ነው በዚህ ለቤት ከገዙ ያችን ያህል ደሞ ለምስኪን ሰጡ ነበር ይላል طيب ከዛ በኋላ يقول ابو حنيفه ومما يروى عنه انه قطع عهدا على نفسه الا يحلف بالله ንግድ ቤት ገብተው ሲነግዱ ቃል ገብተዋል ከአላህ والله ብለው እንዳይምሉ በእውነት ቢሆንም እንዳይምሉ ለምሳሌ ይህችን እቃ የማነች ይላል አንድ መጥቶ የጃፓን ነች ያቃሉ አቡ ሐኒፋ የጃፓን መሆነዋን እሳቸው ነው ያመጡት የጃፓን ነው ይላሉ እንዴ እነተ ነው የጃፓን ነው ካላቸው ያደንበኛው والله የጃፓን ነው አይሉም የጃፓን ነው በየሃለሁ ከፈለክ ወሰደው ከፈለክ ደሞ ተወው ነው የሚለው እንጂ አልምልም ብለው እነት ቢሆንም አልምልም እንደምንም በዬ ተሳስቼ ከማልኩ ግን እሰደቃለሁ ብለው ቃል ገብተዋል ህይወታቸው በሙሉ እኮ ነው አንድ ነገር ሲሸጡ ሲገዙ ምለው አያቅም በእውነት እኮ ነው በውሸት አይምሉም በእውነት ቢሆንም አይምሉም ከማሉ ግን ተሳስተው ከማሉ ያቺን የንግድዋ ገንዘብ ያህል ሰደቃ ይሰደቁ ነበር طيب وصل ورائه ان مره ارسل ثوبا كثيرا عند كان قالوا سيدنا ابو حنيفه عند 20 ميهون ويم 15 ميهون لبس شطاو بلاو لعند سو سطوت معناتلو لمثال نبل 15 عينت لبس نو يسيت لبس ويم يوند لبس انزي اذا غبيا هيدنا شطاو قالوت لاندو كن عنديت لبس نبرتش اذا تنش انكن يالبات لبس نبرتش كذا من قالوت لليجو انزي 14 لبسوچ طرو ناتشو منم انتن يلاچومنا በዚህ ዋጋ ሽጣቸው ብሎ ነገሩት ይህች ግን ትንሽ እንከናላት ቀላዳ ነገር አላት ወይም አጠር ያለች ነችና ስትሸጣት ንገረው ለሚገዛው ሰው ንገረው ክዳት እንዳይሆን ብሎ ነገሩትና ሄደ ሰውየው ረሳና ልብሶቹ በሙሉ ሽጦ ተመለሰ ابو حنيفه منالوت شتكو او ما شاء الله ياتشي لبسس ان كان دالات نغركو لبل رساوت عليه ماذا فعل ابو حنيفه بمول لبسچو امطنا لصدقه ستوت يلبسو غنزب معناته نو غنزب لمثاله 2000 كامطاو لبسو شطو عنديت بمحكل يعني سايجلت ان كانوان سايجلت سلاشطات يلنا بمولو يزي غنزبو لفقيرنا لنتن ستو تصدقوبت يلالو عند كان ما انهم يارغو يي نغر انكون يعني من والله اني አንዳንድ ጊዜ ለመግለጽም ያሳፍራል ምክንያቱም በዚህን አይን ደረጃ ያደረሰ ለእስላም ወላ ክርስቲያን ወላ አይ ከላም የለም እና አቡ ሐኒፋ ነው እንደዚህ ያደረሰው ማለት ነው ወካነ አቡ ሐኒፋ ሁልው المؤانሰ ሲናገሩ አቡ ሐኒፋ ከሳቸው ጋር ቁጭ ካልክ ስቀህ ተጫውተህ ፈገግ ብለህ ነው የምትለየው እንጂ አንድ ሰው ኮስተር ብሎ كمجلس ابو حنيفه تنستوا يا قمالو مكنياتهم جوك نبروا يعني سو ياساقوا يا بابالو اندزي بطينا بنتنو انتن ياستمروا يالو بقى سقه فجق بله يعني فيتهن برتو نو متنساو كابو حنيفه مجلس يلالو طيب يقول عند كان وكان مع كل هذا قوام بالليل صوام بالنهار ይሁሉ ነጋዳይ የተባሉ ትልቅ ድንኳን ነበራቸው በበስራ በነበሩበት ከተማ በስራውን ኩፋ ትልቁ ሱቅ የነበረው አቡ ሐኒፋ ነበር ከኢራቅ እትሩ ከሱሪያ ያመጣሉ ከየመን ያመጣሉ ከህንድ ያመጡ ነበር ልብሶች በሌላ ቦታ የማይገኘው ሴቶች የሚለብሱት ሐሪር አስል ሐሪር ከዱድ የተሰራ ካንድ እንስሳ የተሰራ ነው አስል ሐሪር በውድ የሚሸጠው ሐሪር ከህንድ ያስመጡ ነበር አቡ ሐኒፋ በስንት ሺ ሸጡት ነበር ይሁን ሁሉ ሆኖ ለሊት ሲሰግዱ ቀን ሲጾሙ ብዙ ጊዜ ይታይ ነበር በሪ ይገርማቸዋል አቡ ሐኒፋ አልዓሙድ አልአብየት ተብሎ ይጠሩ ነበር ታቃላችሁ አልዓሙድ አብየት ነው የመስጊዱ ምሰሶ እንትኑ ነጩ የመስጊዱ ምሰሶ ተብሎ ይጠሩ ነበር ለምን መሰላችሁ መስጊድ ከገቡ ወይም በቤታቸው ለሊቱን በሙሉ ቆሞ ምን ለዓሙድ አብየት የሚልት መሰላችሁ ነጭ ልብስ ይወዱ ነበር ነጭ ልብስ ያደርጉና ከዛ በኋላ ጥሩ ጫማ ይለብሱና በራሳቸው ነጭ ጫማ አድርገው ስታያቸው መላእክት ነው የሚመስሉ አሁን ምን ይላሉ ለሊቱን በሙሉ እኮ ነው ቆሞ ያድራሉ አንተ ከሳቸው ጋር ከተኛ አንድ ሰዓት ተኝተህ ስትነሳ አንድ ነጭ ነገር ቆሞታ ያለ ከዛ በኋላ ትተኛለህ ሁለት ሰዓት ደሞ ቆይተህ ስትነሳ ያ ሁለት እንትኑ ግንዱ ነጩ ግንድ እንደቆመ ነው እንደገና ተኝተህ ሶስተኛ ስትነሳ እንደገና ግንዱ ነጩ ግንድ እንደቆመ ነው እና ማን ነው እሱ አቡ ሐኒፋ እኮ ናቸው ለሊቱም በሙሉ ቁርአን ያختሙ ነበር አሉ በሁለት ረካ ቁርአን ያختሙ ነበር እኔ አንድ ነገር አለ የምገርመኝ እንደዚህ አይነት ተቅዋ ሀብታም ዘናጭ እንዴት ሁለት ሶስት ይሄዳል ላኪን ያስከይዱት ነበር አቡ ሐኒፋና እንደዚህ መሳሰሉ ገብታቸው አባባሌ ሞደርን አለባበሱ ሞደርን የሚበላው ምግብ ሞደርን ንግዱ ከዛ ቀጥሎ ለሊት ልክ እንደ አንዲት የተዘለመች ሴት አባቷ የሞታት ልጆቿ የሞተባት ብሎ ሲያለቅሱ በሰላት ይታዩ ነበር ቀኑ አንድ ቀን ይጾማሉ አንድ ቀን ያፈጥራሉ ነበር እኔም የሚገርመኝ ሁለቱ ሶስቱ እንዴት ባንድ እንትን ባንድ ሰው ይገኛል ተቂ ሀብታም አላህ የሚፈራ በአዱንያ ዘንጦ ጥሩ እየበላ የሚሄደው ሁለቱም ሶስቱም ለማከናወንኩ በጣም ያስቸግራል ግን ዓለም ይችላል ዓለም والله ይችላል ጭንቅላት አለው ዓለም እንደ አቡ ሐኒፋ ለመሆን ይቻላል ማለት ነው طيب يقول وبلغ عدد مرات التي ختم فيها القران فبلغ حتى موته ختم القران 7000 مره ابو حنيفه 7000 غزي 7000 غزي بهوتاچو قران ختموال قران قرتو يختموت وندموچ እስካሁን ድረስ ስንት ጊዜ ኸትማቸዋል ቁርአን? ايه برمضان ሶስት ጊዜ ኸተመ والله ባንደራ ነው የሚያወጣው ለሁሉ ሰው ነው ነግረው እና 7000 ጊዜ የኸተሙ አቡ ሐኒፋ ነበሩ አሉ። وكان اذا زلزل عند كن ወይም ሁለት ቀን ብቻ ሳይሆን ብዙ ጊዜ اذا زلزلت الارض كجمروا له ليلتهم بمولو بزي سورة يجرسوات نبرو. وكان يقول في دعائه يا من يجزي بمثقال ذرة خيرا يرى ويا من يجزي بمثقال ذرة شرا يرى أجر عبدك النعمان من النار. أنت جيتا يعني كنت آتي متهلم كواني ما تتو تروك هنا بترو مطفوك هنا بمطفو متكفلو عبدك النعمان نعمان نوسمات شو ይህ ያንተ ባሪያ ኑዕማን እኮ ያለቀሰ ነውና ረህመትህ አውርድለት ብለው ዱዓ ያደርጉ ነበር። وكان الامام مالك يرى ابا حنيفه ويقول هذا الذي نعم انت من يل ነበር ابو حنيفه قالوا يتسطط الله سطوتها يسطاتቸው አንድ ነገር ነበር አሉ። سبحان الله بمكراكر بمندنو يعني ክርክር በማረግ ከካፊሮቹ ከነዛ ፋሲቆቹና ሙጅሪሞቹ አቡ ሐኒፋ ብቻ ነበር የሚችሏቸው። ማንንም ሰው ካፍር መጥቶ ወይም ማንንም ሰው ተከራካሪ መጥቶ ሁሉን ሲያሸንፍ አቡ ሐኒፋን አሸንፎ አያቁም አሉ። ካቡአን ካን አቡ ሐኒፋ ላ ዩናዚሩ አሐደን ኢላ ገለበሁ يقولون اذا جادل ابو حنيفه افر ورق نو لمالت يچلالو ابو حنيفه قالو يمكراكر چلوتاچو دنگا يامطتو يهكو ورق نو بلو لياسامنو يچلالو نبر يچلو نبر يچن عرفتنا ايگباچو مادلم اني مال گباغنم نبر مجمريا لكن من معرف نو ابو حنيفه بتام يكركر انت نبراچو چلوتا نبراچو انا من يلالو عند دنگا يامطونا دنگا يمهوننا يالن لكن ابو حنيفه تكراكرو ድንጋዩ ወርቅ ነው እስከምትል ያደርሱህ ነበር አሉ። አላህ ይሄን ፓወር ሰጣቸው ማለት ነው። አንድ ቀን አሉ አንዱ ሙልሂድ ነው በጣም በጣም በአላህ የማያምነው ካፍር ሰው ነውና ምን አለው አሉ ማን ነው እኔን የሚወዳደር ከኔ ጋር የሚወዳደር አላህ እኮ የለም አለ። አላህ የሚባል የለም የሰማይ መሬት ምናምን ዝም ብሎ ራሱ የመጣ ነው እንጂ الله يبال يلم بلو يسون تكتاي يزو بتامي بتابت نبر سو علماءو هدو አልቻሉትም سنت مهران هدو አልቻሉትም بتام كافر نو بتام بتام دمو تكتايچ بزو አሉت كذا بحالا ابو حنيفه هدولت انغدي هدولتنا من تفلغال هالوت يميكراكرين سو فلغالو سلامن سلا الله منورنا الله على منورو የሚከራከረኝ እኔ የለም ነው ምለው አለ የሚል ሰው ካለ ግን ይምጣሉት። እሺ እንግዲህ ቀጠሮ እናርግ አሉት አቡ ሐኒፋ። ለመቼ? ነገ በዚህ ሰዓት ቀጠሮ እናርግ። አንተ ያንተ ሰዎቹ ሰብስበት ቆያለ እኔ ደግሞ ብቻን ነው መጣህ አይዞህ አሉት። እሺ ብለ ቀጠሮ ወሰዱ። አቡ ሐኒፋ ምን አደረጉ? በቀጠሮው ሳይሆን ግማሽ ሰዓት ወይም አንድ ሰዓት ዘግይቶ ሄዱ ማለት ነው። ከዛ ሰውየው አበደ። ابو حنيفه فري ابو حنيفه اللي ششكونه يفلقوا ياله كتكتايوچو زا يچوحال معناته نو ابو حنيفه عند قماشات نو عند ساعه زغيتو هيدلت من نو ابو حنيفه زغيه حالو يغير محل كو اندم يالو اري بساعته لممطات سل بمحكلاتشن عند تلق ورفال ايمطا ماله ونز نو اندزي سيالف حالو لماشغا الشغاغرو سل አልችልም አለ። በጣም ሰፊ ነው ጎርፍ ነው አለ። እሱ አይቼ ልመለስ ነበር እኮ والله ልመለስ ብዬ ይሄን ነገር ለመሻገር አልችልም ብዬ ልመለስ ነበር ላኪን አንድ ተአምር አየሁ አላቸው። ምንድነው አለ? እንዴ እንደዚህ በቃ በባህሩ ደጃፍ ቁሚያ ያለው እንጨት እኮ ነው ራሳቸው ጥርብ ጥርብ ጥርብ ብለው እንጨት መጡና ውሃው ላይ ክትት ብለው አሉ። ውሃ ላይ ቆሙ አለ። ከዛ በኋላ ምስማር ደሙ መጡ 100 200 300 የሚያኑ ምስማር ቤት እንደመጡ አላቀም ትክ ትክ ትክ ትክ አርገው አውላው እና እንትኑ ከሸቡ ያን እንጨቱ ጠበቅ ጠበቅ ጠበቅ አረገሩ አለ። ከዛ ሞደሻ መጣና ሞደሻ ራሱ እኮ ከየት እንደመጣ አላቅም። ሞደሻው ይመጣና ምስማሩን ይመታል፣ እንጨቱ ያገጣጥማል። ከዛ በኋላ ትንሽ ቆየና ያኒ ቅባት መጣ አለ። ቅባት ማለት ፔንቲን መጣና በደንብ አርጎ ይሄን የተሰራቸው መርከብ ቅባት እንትን ራሱ ቅባት ይነከዋል አለ። እንደገና ሁለት እንጨት መጣና እዛ አስቀመጠ አለ። ከዛ ሰውየው አበደ። አቡ ሐኒፋ አለ አንተ እብድ ነህ አለ። ምስማር ራሱ ይመጣል፣ እንጨት ራሱ ይመጣል፣ መርከብ ራሱ ይሰራል እንዴ አንተ እብድ ነህ አለ። አቡ ሐኒፋ ማለት ነው ምን አሉት? አንተ ነህ እብድ እንጂ በል ሱፐር እብድ አንተ ነህ አሉት። እኔ አንድ መርከብ በመስማርና በእንጨት ተሰርታለች አለ ሰው ብዬ ስነግርህ እብድ አልከኛል። ጥብ ሰማይ ሰባት ሰማይ አለ ምሰሶ ጨረቃ ወያኒ እንትኑ ፀሐይዋ አትክልቱ ሸለቆቹ ተራራዎቹ የሰው ልጅ የእንስሳ የነዚህ ከዋክብትና እንትን የጎርፉ ውሃው ንፋሱ ይሁሉ ነገር ደግሞ ተቀናባብሮ እፊታችን ላይ ቁጭ ያለው ራሱ መጥቶ ነው አንተ ጅል አሉት። በቃ አንተ አንድ መርከብ ራሱ ተሰርቶ ብለ ትደነቃለህ አለ። ግን አንተ በፊትህ ያየው ተአምር የሆነው የሰማይ የመሬት የጨረቃ ሁሉ ግን ራሱ መጥቷል ትላለህ አሉት። فافحمه من ما تفحمه አንድ ነገር ለመናገር አልቻለም። ከሱ ጋር የነበሩ ሰዎች እንደ እብድ ቆጠሩት ማለት ነው። نعم እኔ አንድ ነገር ትዛለኝ ወንድሞች፣ የአቡ ሐኒፋ ነገር ስጠቅስ አንድ ነገር ትዛለኝ። በሱሪያ ሀገር የተገኘ ነው። በሱሪያ አንድ ኮሚኒስት አስተማሪ ነው፣ ማርክሲስት የሚባሉ አለ አይደለም፣ የአላህን ማንነት የማያውቁ አላህ የለም የሚሉት አስተማሪ ነውና አንድ 40 ተማሪዎች ነበሩ በክፍል። ከዛ በኋላ ምን ያስተምራቸው ነበር? የዳርዊን ፍልስፍና ወላ ምናምን የማርክስ ፍልስፍና እንደዚህ ምን አላቸው? እናንተ ተማሪዎች አላቸው፣ ነዓም እኛ እኮ እንደነዚህ እስላሞች ወላ ክርስቲያኖች አላህ አለ ምናምን የሚሉት እንደነሱ አይደለንም። ታቃላችሁ እኛ በመናየው በእጃችን በመንዳስሰው በአይናችን የምናየው በጆራችን የምንሰማው ነገር ነው የምናምንበት እንጂ አላህ አለ የት አለ? አላህ አይተነው አናቀም። ነቢ አለ ኪታብ አለ ይላሉ። ያላየነው ነገር እኛ አናምንም። እኛ የኛ እምነት ምንድነው? ካየነው በእጃችን ከነካነው እናምናለን። ለምሳሌ አላቸው አስተማሪው እኮ ነው። ለምሳሌ የኔ ልጆች ያውላችሁ ይሄ ምንድነው አላቸው። ይሄ ስክሪፕት ነው። አው ለምን ስክሪፕት ሆነ? በአይናችን ስላየነው ነው። طيب ደፍተር አነሳና ከዛ በኋላ ይሄስ ምንድነው? ይሄ ደግሞ ደፍተር ነው አሉ። አው ደፍተር እንዴት አላችሁ? ደፍተር እንዴ በአይናችን ያየነው አለ። እንደገና ወንበሩ አነሳና ይሄስ ምንድነው? ወንበር ነው። እንዴት ወንበር መሆን አወቀን? በአይናችን ስላየነው ብሎ ያስተምራቸዋል። በመጨረሻ ገባችሁ ወይ ያለ። አው ገባን ሁላችን ተረዳን አሉ። ሽማን ያስረዳኛል አለና አንዱ የአምስት አመት ልጅ ወጣ አሉ። ሱብሃንአላህ አላህ ሲገርፈው እኮ ነው። የአምስት አመት ልጅ ወጣና እንግዲህ አሁን አስተማሪያችን ያስተማረን ግልብጥ አድርገን ነግራችሁ ነኝ አለ። ሸመደድኩት እኮ አለ። እሺ ንገረን አሉ። የውላችሁ ይሄ ምንድነው አላቸው ለተማሪዎቹ። ይሄ ስክሪፕቶ ነው። አው ለምን እንደዚህ አላችሁ? ምክንያቱም በአይናችን ስላየነው ነው። طيب ይሄስ ምንድነው? ደፍተር ነው። ማሻአላህ ማሻአላህ። ይሄስ ምንድነው? ወንበር ነው። ምክንያቱም በአይናችን ስላየነው እናምናለን አለ። ትንሽ ቆይቶ ምን አለ? ይሄ ማን ነው አላቸው። አስተማሪያችን አሉ። አስተማሪያችን እኮ አቅል የለውም አለ። አ እኔ አቅል የለኝም አለ። ወዲ አንተ ራስህ ያስተማርከን እኮ ነው። አቅልህ አሳየኝና ተማ አስተማሪው አቅል አለው ልበል። ግን አላየሁም እኔ አንተን አቅል አላየሁም። እንዴት አለው እላለሁ? አረ አለኝ አቅል አሳየኝ። አኔ አሳየኝና ለምን አንተ አቅል የለህም ነው ምለው አለ። አስተማሪያችን አቅል የለውም ይላል። አረ ተው ብሎ በቃ በሽቀ። ለምን ትበሽቃለህ አለው። አንተ አይደለም ያስተማርከን? ይህ ቀለም ነው ስላየ ነው። ይህ ደፍተር ነው ስላየ ነው። አቅል ሐሳየኝ አቅል አለው ለማለት እችላለሁ ከዛ በቃ ሆሆ ብለ ሊመታው ሲፈልግ ጫጫታ በዛና ዳይሬክተሩ መጣ የትምርት ቤት ዳይሬክተሩ መጣና ምን ነው አለ ይሄ ተማሪኮ ያኒ እንትን ጠባይ የለውም አስቸገረ ምናምን ከዛ በኋላ ልጆቹ ይጮሃሉ ዳይሬክተር አስተማሪው እብድ ነው አስተማሪው እብድ ነው አቅል የለው ምናምን ይላሉ አሁን ዳይሬክተሩ አወቀና ላስተማሪውና ለተማሪው ይዞ ሄደ ኦፊስ ውስጥ ሄዶ ምን ነው ምን ነካቸው አላቸው ዳይሬክተር አለው ልጁ ወላሂ አንድ ነገር አስተማረን ሰውየው ከዛ በኋላ ማን ይደግመዋል አለና ወጣሁና ደገምኩት እንዳስተማረ ምንድነው አለው ወላሂ አስተማሪው አቅል የለው ብዬ ተናገርኩት ለምን አለው አላየውም አቅሉ ስኩን አስተማረን እንደዚህ ብሎ ከዛ ዳይሬክተሩ አወቀና ራስ አሰደብከን አለው ይባላል በሱሪያ ሀገር ላይፍ የተገኘ ነው ሼክ ሳቦን የሚባል ትልቁ ሙፈስር ቁርአን አለዚህ በሳውዲ አረቢያ አለ እሱ በትምህርት ተቸን ያኒ በማስተመርበት የነበረ ትምህርት የተገኘ ነው ብሎ ቁርአን የፈሰረ ነው የሚናገረው ከሰውየው ታሪክ የድሮ ታሪክ አይደለም አሁን በዚህ በቅርብ ጊዜ ስንት አመት የተከሰተ ነገር ነው ላቸዋለሁ على كل حال ابو حنيفه يزي عينت سو نبرو بكركر كمطا يمشيلاچو سو على نبرم تمام بهابت كمطا تلق بتام حريف يهونو نغادينا بزو غنزب ينبراچو سو نبرو بعباده كمطا ليلتون يميسجدو قنون يميصمو سو نبرو بجهاد في سبيل الله كمطا غرادينا سيف يزو تلقو جهاد هيدو سنت مشرك قدلو يميطو سو نبرو እንደዚህ አይነት እስላሞች የታሉ? ይሄ ጨርሻለሁ ያ ቡሃኒፋ አልጨረስኩም ላኪን ትንሽ እንደሰለቻችሁ በዚህ አስቆማለሁ እንደ አቡ ሐኒፋ ሙስሊም የትገኛል አሁን በዚህ ዓለም ካፊሩም ሙሽሪኩም በሙሉ የሚጫወትብን እኮኛ እስላሞች ያ አቡ ሐኒፋን ጠባይ የለንም እኮ ዲን ከያዝን በእግሩ ነው ምን ይዘው በራሱ ደሞ ምን ይዘዋለን እንጨማልቀዋለን ዲን ከሌለን ደሞ እንስሳ እንሆናለን حقيقةን አውሮፓ አሜሪካ ያሉ ወጣቶች አሁን ከዲን የወጡ ማለት ነው ጨርሶ ከዲን የወጡ ምንም ነገር የአላህ ነገር የማያውቁ ስንት ናቸው ግን 500 ሚሊዮን እስላም አሉ ሲባሉ እነዚህን ጨምረህ ነው نعم والله እነዚህን ጨምረው طيب የማይሰግዱ ሰዎች ስንት ያሉ አሁን በህብረተሰባችን የማይሰግዱ ብዙ ናቸው ያሉ እነሱ ጨምረህ ግን 500 ሚሊዮን እስላም በአለም አሉ ይባላል ስለዚህ ዲኑ በራሱና በእግሩ ጨምረን ከመውሰድ አንጀቱን አውጥተህ በአንጀቱን ስለያዝ ነው የተሰደብን ነው የተሸነፍን ነው ማንም ሰው መጥቶ እንደዚህ ነካብ ያደርገን እስላሞች እንወድቃለን ምክንያቱም ወጥተናል يعني ሁላችን ማለት አይደለም لكن عند ابو حنيفه بيሆን ኖሮ ሰው አሁን والله ما انهم يدفروا علمن النمرى ነበር حقيقةን علم بمول النمراو ነበርና እስከዚህ ይብቃኝ ان شاء الله ስለ ابو حنيفه ሙሉኳን ባይሆን አንድ ሶስተኛ ታሪካቸውን የተናገርኩት ምክንያቱም ከቀጠልኩ እንዳይረዝምብኝ ብዬ ነው እና ግን ሳምፕል ወሰዱት ወንድሞች አእመቶቻችን በሙሉ ዑለማዎቻችን እንደ አቡ ሐኒፋ ሻፊዒያ ማሊኪያ በል ሰሃባ እንደዚህ አይነት ሰው ነው የነበሩ ጨምላቃ ሰው አልነበሩም ከፍተኛ ሰው ነው የነበሩ ስለዚህ እንነዛ ለመሆን መጣር አለብን ሰው እንንቃለን እንጂ እኛ እስላም والله ካፊሩን እንንቃለን እንጂ ካፊሩ እንዲንቀን በዚህ ደረጃ ደርሰናል አሁን ካፊሮቹ እኛን ይንቃል መቼ ነው የመጣ ይሄ ነገር والله بصحابه غزي بتابعين غزي بابو حنيفه بشافعيه غزي عند اسلام بمتو كافر يقطر نبر ونتونت لملا تاريخو انببوت اهون اني لنغراچو وندموچ بزي بافريكا تي في طفيچك لاند وري طفاوت لنغراچو وانا مكنياتو 100 ساعات يقرصكوت يگرماچوال سلا صحابه نو والله والله اقول لكم سلا صحابنا سلا تابعين 100 ساعات يتناغركوت نغتا تاعلاچو ان شاء الله بافريكا تي في 100 ساعات يتناغركوت سلا صحابه سلة تابعين سلة أئمة الهدى بزاق زينب بروناتشو ياندان دو صحابي تابعي تاريكو تأمر يادرقو يعني علمو جغننتو بطورنت بنقدبت ينبرو لما توسع التلاقر كنا تكرسو عن حدو المالتنو أنا أبو حنيفة كان نسو عندناتشو جن أبو حنيفة تابعيناتشو صحابي أدلو عند أبو حنيفة يمسلو بل يا أبو حنيفة أسرقت في نبراتشو يسلمنا وبتنا جغننت والله إني ستقصو حقيقة عرب أفريكا تيفي سلو هوني نك نك نك إلا الله بك أنتنو نباي متأنا قار دالو يعني كلكلو الله مكناتهم يعني بتيفي انبهن ما فسس منامن عند إيولين سمولين انداي مسلبية بك عندزي الشكر جي تشان نرجي انباو انداي وطا انتن لالو ولكن بحقيقة كهوني سبحان الله العظيم سلا عند صحابي بتشاست النقر سرا عمر بن الخطاب ني عمر الخطاب تعال انتنا لين ሁለት ካሴቶች አሉ በ3 ሰዓት የሚጨርሱ ሁለት ካሴቶች የተዘረጉ በትግርኛም በአማርኛም አሉ ስለ ዑመር ብቻ ስትናገር والله عينه كم باورد يعني አይቆጠብም አያርፍም አንተ ካላያዝከው ሁሉ ጊዜ ነው የምታለቅሰው የዑመር ታሪክ ስታነብ እንደ ዑመር ብዙ መቶ ብዙ ሺህ የሚቆጠሩ በሰሃባና በታቢዒን ነበሩ ያ اخي አንበሳ ይዘው ሰሃባ ኮናቸው አንበሳ ይዘው مران بلو لانبسا و انبسا يتقربو تاون يمراتشو نبر صحابة كوناتشو انسسا يتونا انبسا يمروت ينبرو سوش ناتشو نزي يمراتشو نبر انبسا وكونو متو صحابة وشون يزو يهيدنا الزي هلت الات بزيش اكال لي يمتنبر يقرما تشو الاندو كالنزاب تقام تلكي هونونتن علي موشنو من عدر رقالو مسلاتشو امام مسجد نبر اهون تنش ملاسو قرآن سيكرا تنش تنيلال يعني لمسالي بسم الله الرحمن الرحيم ألا أدل لم قلتف إلى لنتنو لكن كبار عالمنو بتقام انتنو عالو أهون عندك أن ولا تنقلوش متقنا إزا مسجد أدرو مسجد أدرو صلاة الفجر كإمامو قا سجدو أهون إمامو تنش يملاس قلفتا من أبنزي يمتلو تسلال لو እነዚህ ሁለት ዓለሞቹ ሳቁበት ያሰገደ አሉ። ና ምንድነው ምላስና ጥራ ምላስን በጥዳት እንትን አድርገው ምናምን ማለታቸው ነው። ከዛ ሰውየው ሰማና አወቀ እነዚህ ሁለት የመጡ እንግዶች ዓለሞች መሆናቸው አውቆ ላኪን አደብ የሌላቸው መሆናቸውን አወቀ ዓሊሙ ኢማሙ ማለት ነው ዝም አለ። አሁን ጧት ፈጅር ሰግደው ሁሉ ሰው በየቤቱ ሄደና ከዛ በኋላ ሁለት ሰዎች እዛ ወንዝ ነበር በዛ ወንዝ ገላቸው ለመታጠብ ነው ወንዝ ውስጥ ገቡ ልብሳቸው በዛ በወንዝ ደጃ አስቀመጡት ማለት ነው ከጫካው አንድ ትልቅ አንበሳ ይመጣል እንግዲህ በጣም በገጠር ነው ጭር ያለ ጫካ ነው አንድ ትልቅ አንበሳ ይመጣና ያለ ወደ እነዚህ ሁለት ሰዎች ይሄዳል ወይ ላሉ እነሱ ደሞ ሰዎቹ ወጡና ከዛ በኋላ ረ ረ አንበሳው ሊበላቸው ይፈልጋል ተባለና ሄደው ዓለሙን ጠሩ ኢማሙ ጠሩና ያንበሳኮ ሰው አስቸገረ ምናምን አሉት ዓለሙ ምን አደረገ ጠራው አንበሳውን ጠራው ናስቲ አሉት والله ዓለሙ መጥቶ يعني አንበሳው መጥቶ ዓለሙ ዘንድ ጎንበስ ብሎ ተንበርክኮ እሺ አላቸው ራሱን የደባበሱ ሰውየው አንተ አሉት እንግዳ ሲመጣልን እዚህ አትረብሽን አላልኩም እንዴ ምን ነው እናንተ የኛን በሳዎች እንደዚህ ሰው ተበጠብጣላችሁ ሄድ ወደዚህ አሉትና ቀስ ብሎ ወደ ጫካው ገባ ከዛ በኋላ ለነዚህ ሁለት ሰዎች ጠራቸውና ዓሊሙ ምን አላቸው ታቃለ ምን ይላል እናንተ አላቸው አስላህቱም ألسنتكم فخفتم الأسد وأصلحنا قلوبنا فخافنا الأسد على تشو مالتنو إن أنت ملاساتشو أسدتاتشو أم بساقن أسفراتشو على تشو ألواتشو إن ياقن لباتشن سيس أدا አንበሳ ከኛ ፈራ አለ ሐቂቀተን ልንገራችሁ تابعين صحابه እንደዚህ ነበሩ والله تاريخو بتنبو ደሞ تاريخو ከማንም መጻፍ አታነቡት ወንድሞች ስንት መጻፍ አለ የሆነ ያልሆነ ያከማቸ መጻፍ አለ صحيح ይሆኑ ጠንካራ ይሆኑ كتب ካነበባችሁ ስንት ተአምር ታገኛላችሁ እነዚህ ሰዎች ናቸው አንበሳዎች ናቸው ብለህ የምትጠራጠርበት አንዳንድ ጊዜ ታገኛለህ እና على كل حال በዚህ ላሳጥረውና ሰሃባ እንደዚህ ነበሩ እንዲያውም سيدنا ابو حنيفه የሰሃባ የልጅ ልጅ ናቸው ግን እንደዚህ አይነት ያሳዩ ነበር ለማለት ነው የፈለኩት እንግዲህ الله سبحانه وتعالى እነሱን ያስመስለን እነሱን መንገድ ተከትለን እንድንሄድ الله ይርዳን ይያልኩ እዚህ درسው አስቆማና ለእናንተ እድል ሰጣለሁ ያው ትንሽ ብርድ ምናምን ስላለ አፍንጫው የተዘጋ ይሄደ ነው ኢንሻአላህ እንግዲህ እናንተ ልስጥና